إن ارتد منكم عن دينه فسوف يأتي الله بقوم يحبهم ويحبونه أذلة على المؤمنين أعزة على الكافرين يجاهدون في سبيل الله ولا يخافون لومة لائم ذلك فضل الله يؤتيه من يشاء والله واسع عليم إنما وليكم الله ورسوله والذين آمنوا الذين يقيمون الصلاة ويؤتون الزكاة وهم راكعون ومن يتولى الله ورسوله والذين آمنوا فإن حزب الله هم الغالبون يا أيها الذين آمنوا أهلم من أنت بجتاتشونا بمبتو يعمناتشو وقنو شوئنا من يرتد منكم عن دينه كان أنت مكاكلك هيمان وسوء ودوالا يمن من لسه بنور فسوف يأتي الله بقوم يحبهم ويحبونه راسو بما فرسونا بمن ملسو السنو يقود علنجي الله سبحانه وتعالى دينون يمكتل لسه وعياتهم بالنزي بمي فرسونا بمن ملسو السوء فانتا عند جنال الوجه الله يمي وداتشونا النرسوم جتاتشون بأججو يمي ودو يوهن مؤمن وجه يتقاباتشو يوهن عالبلا نقاراتشو هذه التي على المؤمنين النزي بتتكنت يمي ماتوت مؤمن وجه በአማኝ ወገኖቻቸው ዘንዳ ትሁታን የሆኑ ለወገኖች በጣም ተናናሾችና አክባሪዎች የሆኑ ማለት ነው። አይዘቲን አለል ካፊሪን በከሃዲዎች በጥላቶቻቸው ላይ ደግሞ በጣም ኩሩና የማይደፈሩ የሆኑ ዩጃሂዱና ፊ ሰቢልላህ በአላህ መንገድ በብርታት የሚታገሉና ወላ ይኻፉነ ለውመተ ላኢም የማንንም ወቀሳ የማይፈሩና ይሉንታ የማያጠቃቸው በዲናቸው ሰው ምን ይላል ማይሉ አላህ አዘዛቸውና ረሱል የነገሯቸውን ነገር ከምንም ከማንም በላይ ሲያስከብሩ ያለም ህብረተሰብ ቢተቻቸውና ቢወቅሳቸው እንኳን ጆሮ አይሰጡትም ተመጤፋ አይቆጥሩትም ማነው ተኢማናቸው ጥንካሬ የተነሳ እና እንዲህ አይነቶች ሰዎችን እተካበታለሁኝ እስልምናን ተቀብሎት ያበቃ በትክክል ለመከተል የማይፈልግና ወዳወዲ የሚዋልል ብሎም የሚያፈርስ ካለ ሊሄድ ይችላል እኔ ተዋላ ጣም በሱ ፈንታ እንዳውም ጥሩና ብቁ የሆኑ ሙእሚኖች እተካበታለሁኝ ይላል ذلك فضل الله يؤتيه من يشاء እንግዲህ ከሰዎች መካከል እንደዚህ ይሉንታ የማያጠቃቸው ማንንም ምንንም የማይፈሩ ለወገን ትሁታን ለጥላት ደግሞ የማይበገሩ የሆኑ ሙእሚኖች መገኘታቸው በዚህ አይነት እንግዲህ ኢማን አላህ Subhanahu Wa Ta'ala እነሱን ሲያስጣጥቃቸው ይህ የአላህ ትርፋትና ችሮታ ነው ይሰው በግል ቅረቱ ይሄን የመሰለ ኢማን ሊያገኝ አይችልም ማለት ነው። አላህ ይወቲህ መንየሻ እና አላህ Subhanahu Wa Ta'ala ይሄንን የመሰለ እምነትና ጥንካሬ ከባሮቹ መሐከል ለመረጠውና ለሻለት ይለግሰዋልና ይሰጠዋል። والله واسع عليم አላህም ትሮታው ሰፊ እንደገና ደግሞ ለማን መሰጠት እንደሚገባ አዋቂ የሆነ ጌታ በመሆኑ በነዛ በአፍራሾቹና በተመላሾቹ ፈንታ እንዲህ አይነቶቹን ተካበታለሁኝ በማለት ያስጠነቅቃል ማለት ነው። እና ይሄ የሆነበት እንግዲህ ሰው ሲባል ምንም ቢሆን ዲካማጎና ያጣውምና ነብያችን አለይሂ ሰላቱ ወሰለም እያሉ አንዳንድ ሙእሚኖች አልፎ አልፎ ድክመት ያሳዩ ነበር። ለነዛ ነው ይሄ ማስጠንቀቂያ የመጣው። እንግዲህ እስልምናን ከተቀበላችሁ ሙእሚን ተተባላችሁ ቀጥ ብላችሁ ያው ተቂም ከማኡሚር ተመንታ በማአከ እንዳለው በእግዚአብሔር መሰረት ማንንም ምንንም ሳትፈሩ ቀጥ ብላችሁ ዲኑን ማክበርና ማስከበር አለባችሁ። ይህ ሳይሆን ቀርቶ ደግሞ ወደ ኋላ ለመመለስና ለመስነፍ የሚፈልግ ካለ እንዲሁ የሞተውን ሁሉ ይሁል ጊዜ እየጎተትኩኝ አልቀጥልም እሱ ወደ ፈለገው ይውረድ እኔ ግን ጠንካራና ብቁ የሆኑ ሙእሚኖች አመጣና ዲኔን እንዲያከብሩና እንዲያስከብሩ አደርጋቸዋለሁና መድረኩን ልቀቁ ካልሆነላችሁ ባላችሁ ነው የሚለው። እና ሰሃቦይ በጣም እንደነገጡ እንግዲህ በጥቂቶቹ ድክመት ብዙሃኑ አብሮ ተወቀሰና ማለት ነው። እና ምን አጥፍተን ነው በማለት ሁላቸውም በድንጋጤ ነብዩን መጥተው ጠየቋቸው። ለመሆኑ እኛ ይሄን ነገር ከለቀቅነ የት ሀገር ሰው አንጥቶት ሊተካበት ነው ብለው ሲጠይቋቸው እንዳጋጣሚ አቡ ሙሰላ ሻሪና ሰልማኑል ፋሪሲ የተባሉ ሰሃቢ በግራና በቀኝ ነበሩ ይባላል። ሁለቱም በጣም በኢማናቸው ጠንካራ ነበሩ። አንደኛው የየመን ተወላጅ አንደኛው ደግሞ የፋርስ ተወላጅ ነበሩ። እና ቀውሙ ሀዛ ወቀውሙ ሀዛ እናንተ ለዚህ አካባቢ ያላችሁት ይሄንን አማና ለማክበርና ለማስከበር ካልቻላችሁ የዚህን ሰው እየጎሳና የዚህን ሰው እየጎሳ አምጥቶ ሊያወርሰው ይፈልጋል ብለው ነገሩ ይባላል። እና የመኖችና ፋርሶች መጥተው እንደገና አማናውን ይቀበላሉ እንደማለት ነው። ለምሳሌ እንግዲህ አላህ Subhanahu Wa Ta'ala የፈለገውን ሊያመጣው ይችላል እና በዛ ጊዜ እንግዲህ የነበሩ ሙእሚኖች በጣም ጠንካሮች ነበሩ። በዛ ጥንካሬያቸው ጋር ግን አላህ Subhanahu Wa Ta'ala እንደሚፈልገው ሳይሆን ቀርቶ የተወሰነ ድክመት በማሳየታቸው እኔ እንግዲህ አማናይን በሚገባ ይዛችሁ ትጓዙ እንደሆነ ቀጥሉ ካልሆነ ግን ከናንተ ወደ ኋላ የሚያመነታና የሚወረገረካለ ዞር በልበለው በእነሱ ፈንታ ሌላ አላህን ከማንም ከምንም የበለጠ የሚወዱና የሚያፈቅሩ እሱም ደግሞ የሚወዳቸው ለወገን ለሙእሚኖቻቸው በጣም እንደምንጣት የሆኑ የማይጎረብጡ ለስላስቶችና ጥሩቶች ለጥላት ደግሞ የማይበገሩ አንበሳዎች የሆኑ ሙእሚኖች አመጣና በአጠቃላይ የአላህን ዲን ከበላይ ለማዋል ይታገላሉ። እና ማንንም ሰው ደግሞ የፈለገውን ቢተቻቸውና ቢወቅሳቸው የአላህን ትእዛዝ ከማስከበር ወደ ኋላ አይገታቸውም። እንዲህ አይነት ሙእሚኖች አመጣለሁ ይሄም ደግሞ የአላህ ስጦታና ትሩፋት ነው ከባሮቹ ለፈለገው የሚሰጠውና የሚለግሰው። ወጥሮንም አላህ ስጦታው ሰጥቲ ስጦታውን ደግሞ ለማን እንደሚያደርገው አዋቂ የሆነ ጌታ ነውና በዚህ መልክ ነው ላረግ የማስበው በማለት አስጠነቀቃቸው ማለት ነው። የዛ ጊዜ እንግዲህ ድክመትና ጉርለት ብርቅ በሆነበት ጊዜ የአይነት ማስጠንቀቂያ መጣ። ዛሬ ወህይ ቢወርድ ኑሮ ግን ምን ሊባል ይቻል እንደነበረ ከዚህ መገመት ይቻላል ማለት ነው። إنما وليكم الله ورسوله والذين آمنوا الذين يقيمون الصلاة يننت يقرب وداجوچاچونا وگنوچاچو ليونو يميگبوت الله سبحانه وتعالى نا عندهم رسول محمد عليه الصلاة والسلام بسستنيا درجا دگمو آمانوچ يئمنت گوادوچونا وگنوچاچو بچا ناچو بلاچو يلا غري قدم سين لا تتخذوا اليهود والنصارى اولياء ايهودوچنم هونا كريستيانوچن የቅርብ ፍቅረኛና ወዳጅ ዘመድ ያድርጋችሁ አትያዙ። በሌላው አያት ላተተፈዱ አዱዊ ወአዱወኩም አውሊያ እንዳለው የኔንና የናንተን ጥላት እንደገና ባለማወቅ እንደ ወዳጅ ዘመድና ፍቅረኛ አድርጋችሁ አትያዙ እንዳለው ሁሉ አሁንም ይሁዶችና ነሳራዎች ተፈልገውን ያልናንተ ያፈቅሩናልና ያከብሩናል ቢመስሏችሁም ለናንተ ጉድጓድ ተሚቆፍሩ ድረስ እንጂ እነሱ አይወዷችሁምና እናንተ ደግሞ የነሱ ወዳጆች ሆናችሁ አትታው በማለት አስጠንቅቆ ነበር። ታዲያ ከነሱ ጋር ያለውን ፍቅርና ዝምድና እንደዚህ እንድንቆርጥ ካዘዘን ከነማን ጋር እናብር ማን ወገን አለንና ዘመድ አለን የሚል ጥያቄ እንድሚያስነሳወቀና ለዚህ ምላሽ ይሄን አያት አመጣ ማለት ነው። እነሱን ከተዋቸውማ በአማራጭነት የናንተ ወገንና ዘመድ ወዳጅ የሚሆኑላችሁ በአንደኛ ደረጃ ኻሊቀ ሰማዋት ወልአርድ የሆነው አላህ ራሱ የናንተ ወዳጃችሁ ነው። ሁለተኛ ደግሞ ረሱል ያአላህ መልእክተኛ የናንተ ወገንና መመኪያ አለኝታ ናቸው። በሶስተኛ ደረጃ ደግሞ የእምነት ጓዶቻችሁ የሆኑት በዱንያ ዙሪያ የሚገኙት ሙእሚኖች ሁሉ ወገኖቻችሁ መሆናቸውን አውቃችሁ ከነሱ ጋር ነው ግንኙነታችሁን ማጠንከርና ፍቅራችሁን መደርደር እንጂ ከዚህ ከሶስቱ አልፋችሁ እንደገና ጥላት ጋራ ፍቅር ብትደረድሩና ወዳጅ ዘመድ ብትሉ ወዮላችሁ ከነሱ ጋራ እንዳልደምራችሁ ነው የሚለው። እና እነዚህ አማኞች እንኳን ከተባሉት እንደገና አለዚነ ይቂሙነ ሶላታ በስመ ሙእሚን እንደዚህም ብሎ አማኝ ነኝ የሚለውን ሁሉ አይደለም ወዳጅ ዘመድ አርጋችሁ ማያዝ ያለባችሁ። እነዚያ ሶላታቸውን የትግደት ግዴታቸውን ግዜውን አክብረው ስርዓቱን አሟልተውና አስተካክለው አዘው ትረው የሚሰግዱ የሆኑት ሙእሚኖች ናቸው ይላል። እንግዲህ ሙእሚን ነኝ ይላል ሶላት የማይተግድም ከሆነ የትክክለኛ ሙእሚኖች አባል አይደለም ማለት ነው። ወይቱነ ዘካት እንደገና ደግሞ ግዴታ ምጽዋትን የሚለግሱ የሆኑ ናቸው። ከገንዘባቸው አላህ ያስወጀበባቸውን ግዴታ ለሚስኪኖች ሳይታሱና ሳይነኩ የሚሰጡና የሚለግሱ የሆኑት ሙእሚኖች ናቸው የናንተ የቅርብ ዘመዶችና ፍቅረኞች ሊሆኑ የሚገቡ። ወሁም ራኪዑን እነሱ ለአላህ በጣም የተናነሱና ዝቅ ያሉ ሲሆኑ ያዘዛቸውን እየሰሩ የከለከላቸውን እየተከለከሉ እንደገና አላህ በምን ይቀየመንና ይቆጣን ይሆን እያሉ የሚርበደበዱና በጣም የሚፈሩ የሆኑት እነዚህ ናቸው የናንተ ወገኖችና ፍቅረኞች መሆን ያለባቸው እንጂ ከዚህ ባሻገር ያሉትን እንደገና ዘመድ ወዳጅ አርጎ መያዝ የለባችሁም ነው የሚለው። ወመን የተወለላህ ወረሱለሁ አላህንና መልእክተኛውን የቅርብ ወዳጅና ዘመድ ፍቅረኛ አድርጎ የሚይዝ والذين امنوا እንደገና ደግሞ እነዚያ አማኝ የሆኑ ወገኖቻቸውንም በእነሱ ብቻ የተማመኑና የረኩ ወዳጆችና ወገኖች አድርገው የሚይዙ فإن حزب الله هم الغالبون እነዚህ እንግዲህ ያአላህ ወገኖች ናቸው ማለት ነው። ያአላህ ወገኖች ደግሞ በመጨረሻ አሸናፊ የሚሆኑት እነርሱ ብቻ ናቸውና ምንም ምኑኖች ቁጥር ጥቂት ወይም አቅማቸው ደካማ መስሎ ቢታይም አላህ ያለበት ወገን ስለሆነ እዚህ ወገን ላይ ነው የመጨረሻ ድልና እድል ተስፋ የሚደረገው ባላቸው ማለት ነው። يا ايها الذين امنوا لا تتخذوا الذين اتخذوا دينكم هزوا ولعبا من الذين اوتوا الكتاب من قبلكم والكفار اولياء واتقوا الله ان كنتم مؤمنين واذا ناديتم الى الصلاه اتخذوها هزوا ولعبا ذلك بانهم قوم لا يعقلون يا ايها الذين امنوا ان انت بالله بجتاچو يامناچو وغنوچوي لا تتخذوا الذين اتخذوا دينكم هزوا ولعبا የናንተን ሃይማኖት ማሾፊያና መጫወቻ አድርገው የሚይዙትን ሰዎች እናንተ ወዳጅ ዘመድ ያርጋችሁ አትያዟቸው ይላል። እንግዲህ ፍቅርና ውርጅና የጋራ ነው ማለት ነው። አንድ ሰው እየጠላ ባንተ ያሾፈና እየቀለደብህ አንተ የምትወደው ከሆንክ ተበልተሃል ተሸንፈሃል ማለት ነው። ስለዚህ ይሁዶቹ እናንተን በምን አይን እንደሚያዋጩ ክርስቲያኖችም በምን አይን እንደሚያዋጩ ያውቃለሁ። ከመጥላታቸው የተነሳ የእናንተን ሃይማኖት መሳቂያና መታለቂያ መቀለጃ አድርገው ነው የሚይዙትና ሃይማኖታችሁን ደግሞ እንደዚህ የሚያጣጥሉና የሚያቋሽሹትን ሰዎች እናንተ እንደገና የምታከብሯቸውና የምታፈቅሯቸው ሆናችሁ መገኘትና መታየት የለባችሁም ይላል። እና እነዚህ ዲናችሁን መቀለጃና መጫወቻ አድርገው የሚይዙት እነማናቸው ብትሉ ምን الذين اوتوا الكتاب من قبلكم ከበስተፊታችሁ ኪታብ ተሰጥተናል ከሚሉት ወገኖች ነው ከይሁዶቹና ከክርስቲያኖቹ ማለት ነው። እና ተውራትና ኢንጂል ተቀበለናል ይላሉ። በመሰረቱ እንግዲህ የኪታብ ባለቤት እንደመሆናቸው የእናንተ ተባባሪ መሆን ነበረባቸው። ምክንያቱም ያአላህ ኩቱቦች ያአላህ ሩስሎች ሁሉም አለል ሐቅ መደጋገፍና መተባበር አለበት ብለው ነው ያስተማሩት። እነሱ ግን ለስሙ ኪታብ ተቀበለናል አሉ እንጂ በተግባር አላወልኩምና እንደገና የናንተን ሃይማኖት ዝረው ሲተቹና ሲያቋሽሹ ይገኛሉ ይላል። ወልኩፋር በተጨማሪም ደግሞ ኪታብ የሌላቸው ደረቅ የሆኑት ከሃዲዎችም ወገንና ዘመድ ወዳጅ አድርጋችሁ አትያዟቸው። እነዚህ እንኳን አልኪታብ ናቸው ተብለው እንደገና እናንተን በመተቸትና በመናቃቸው ወዳጅ መሆን የለባቸውም ስል ሌላው ካፊር ይፈቀድለታል ማለት አይደለም። ሌሎቹ ካፊሮች ሃይማኖታቸው እንዱ ሰው ሰራሽ ሆነው ማለት ነው። የቀደምት ነብያቶችን ያልተቀበሉ ወይም ኩቱቦችን ያልተከተሉ የሆኑትም በማንኛውም መልክና ጎሳ ቢመጡ ካፊሮችን ወዳጅ ዘመድ አታድርጓቸው ይላል። እነዚህን ሶስቱንም ወገኖች እንግዲህ አውሊያ የቅርብ ፍቅረኛና ዘመድ ጓደኛ አርጋችሁ አትያዟቸው ይሁዶችንም ነሳራዎችንም ኩፋሮችንም ማለት ነው። ወተቁላህ እና ከዚያ አድራጎት አላህን ፍሩና ተጠንቀቁ። እነዚህን እንዳታፈቅሯቸውና እንዳታከብሯቸው የከለከላችሁን ወገኖች አቅራችሁ ከተገኛችሁ አላህ ደግሞ የሚቆጣባችሁ መሆኑን አውቃችሁ ከወዲሁ ፍሩትና ጠርጥሩት ማለት ነው። ኢንኩንቱ ሙእሚኒን እናንተ አማኞች ከሆናችሁ የእንግዲህ በአላህ ዘንድ በእጅጉ የተጠላና የተወገዘ መሆኑን አውቃችሁ መጠንቀቅና ከዚያ አድራጎት መራቅ እንጂ እንደገና የኔን ማስጠንቀቂያ ትታችሁ ከጥላቶች ጋር አብራችሁና ወግናችሁ እንዳላገኛችሁ ተጠንቀቁ ይላል። وإذا ناديتم إلى الصلاة اتخذوها هزوا ولعبا እነዚህ አለል ኪታቦችም ሆነ ሌሎቹ ከሃዲዎች የናንተን ሃይማኖት መሳቂያ መሳለቂያ መቀለጃ ያደርጉታል ለሚባለው አነጋገሬ ምሳሌና ማስረጃ ከፈለጋችሁ ለምሳሌ ይላል። እናንተ ሶላት ወቅት ደርሶ ሙእሚኖችን ለማስተባበርና ለማስተዋወስ አዛን በመታወጡ ጊዜና ጥሪ በመታደርጉበት ጊዜ ይላል اتخذوها ይሄንን ያአዛንን ቃል ሁዙን መቀለጃና ወለይባ መጫወቻ አድርገው ይዛሉ። ያላወቀ ሰው እንግዲህ ምን ብለው ነው የኛን ሃይማኖት መሳቂያ መሳለቂያ ያደረጉት ሊል ይችላል። ምሳሌ ተጣጣለዋል። ሙስሊሞች እንግዲህ አዛን በሚያደርጉበት ጊዜ በአካባቢ ካፊሮች አሉ እንደሆነ እኔ እስላሞች እንግዲህ እንዳያ መጮ ጀመሩ እያሉ መሳቂያና መሳለቂያ ያደርጉታል ማለት ነው። ذلك بأنهم قوم لا يعقلون አዛንን የመሰለ የተቀደሰ ተግባር ግን እነሱ እንደተራ ነገር መሳቂያና መሳለቂያ ማድረጋቸው እነሱ ቁም ነገርን የማይረዱ ደካሞች ከመሆናቸው የተነሳ ነው። ያውቁ ኑሮ አዛን እንደዚህ በቀላሉ የሚታይ ነገር አይደለም። መጀመሪያ የመጀመሪያ ቃላቶች አራት ጊዜ አላህ አክበር አላህ አክበር የዓለም ፈጣሪው የሆነው አላህ ከሁሉም በላይ የላቀና የከበረ ነው ብሎ ለዓለም ባለቤት አክብሮትና ውዳሴ ማቅረብ ነው። ታዲያ ከዚህ የበለጠ የተከበረና የተቀደሰ ቃል ምን ኑሮ ነበር ማለት ነው? ከዛ ቀጥሎ ደግሞ አሽሃዱ አላ ኢላሃ ኢላላህ ከአላህ በስተቀር የሚገዙለትና የሚያመልኩት ጌታ እንደሌለ ከልብ መሰክራለሁ ማለት ሲሆን፣ ቀጥሎ ደግሞ አሽሃዱ አነ ሙሐመድ ረሱሉላህ ሙሐመድ ደግሞ የአላህ መልእክተኛ መሆኑንም በተመሳሳይ መልኩ አረጋግጣለሁ ማለት ነው። ታዲያ ይህን የመሰሉ ምርጥና ቅዱሳን የሆኑ ቃላቶች እንደ ተራ ቃል መሳቂያና መሳለቂያ አደረጉ ማለት ነው። ከዛ ቀጥሎ ሀያ አለ ስራ ሀያ አለ ፈላህ ነው የሚመጣው። የሰው ልጆች የጌታቸውን ትእዛዝ በማክበር ትግዴታቸውን በወቅቱ በመፈጸም ፈላህ ከቅጣት የሚድኑበትንና የዘላለም ጽድቅና ጸጋ የሚያገኙበትን ነገር ማስታወስና ማስተባበርን ነው የሚጠቁመው። እና ሶላታችሁን ከሰገዳችሁ ለዘላለም ጽድቅና ክብር ትበቃላችሁ እየተባለ ነው። እንዲህ አይነቶችን እንግዲህ ከፈጣሪና ከፍጡር መካከል የሚያገናኙና የሚያዛምዱ የሆኑ ቃላቶችን እነሱ ግን እንደ ተራ ጩኸት አደረጉና እንደው አካባቢውን አደነቆሩት አይደለም እንዴ? ተበጠበጥን አይደለም እንዴ? እያሉ ባለማወቃቸው በጣም አስፈላጊ የሆነውን ነገር እንዳላስፈላጊ አድርገው ይተቻሉና ይሳለቃሉ። ታዲያ እንዲህ አይነቶቹን እናንተ ዙራችሁ ወዳጅ ዘመድ አድርጋችሁ ብትገኙ ምን ይባላል? ለዚህ ነው እነሱ ጋር ፍቅርና ዝምድና ይኖራችሁ የምለው ነው። قل يا أهل الكتاب هل تنقمون منا إلا أن آمنا بالله وما أنزل إلينا وما أنزل من قبل وأن أكثركم فاسقون قل هل أنبئكم بشر من ذلك مثوبة عند الله من لعنه الله وغضب عليه وجعل منهم القردة والخنازير وعبد الطاغوت أولئك شر مكانا وأضل عن سواء السبيل وإذا جاءكم قالوا آمنا وقد دخلوا بالكفر وهم قد خرجوا به والله اعلم بما كانوا يكتمون وترى كثيرا منهم مسارعون في الاثم والعدوان واكلهم السحت لبئس ما كانوا يعملون قل يا اهل الكتاب ان انت يقدمت مصحف بالا بيتوش هوي بلاچو يهودچننا كريستانوچن هل تنقمون منا لمونو ان انت كنيا يمتطلوتنا يمتفچت نجر علن الا ان امننا بالله በኻሊቃችን ባንድ አላህ በማመናችንን ካልሆነ በስተቀር ምኑ ነው ለመሆኑ ከኛ የምትጠሉትና የምትጠሉት ነገር እስቲ ንገሩን። አንድ አላህን ብቻ እናመልካለንና እናምናለን ማለት እንደ ወንጀል ተቆጥሮ ካልሆነ በስተቀር ሌላ ምን ታገኛላችሁ ከኛ አበሏችሁ? ወማውን ዚለ ኢለይና እንደገና ደግሞ ወደኛ መመሪያ ይሆን ዘንዳ በጌታችን ፍቃድ የተላከልን የሆነን ቁርአን ስላመን ካልሆነ በስተቀር ወማውን ዚለ ሚንቀብሉ ካሁን ቀደም ደግሞ በእናንተና በሌሎች ህዝቦች የወረዱ የሆኑትን መጽሐፎች ማመናችን ካልሆነ በስተቀር ያው እኛ ሙእሚኖች እንደመሆናችን በሁሉም ነቢያት በሁሉም ኩቱቦች ማምነናልና ይሄ እንደ ወንጀል ተቆጥሮ ካልሆነ በስተቀር እኛን በምንድነው እናንተ የምትጠሉን ብላችሁ ጠይቋቸው። ወአና አክሰረኩም ፋሲቁን ከእናንተ ደግሞ ሁላችሁም ባይባል አብዛኛዎቹ ከአላህ ፍቃድ የራቁና ያፈነገጡ ናቸው ብለን ማመናችን ካልሆነ በስተቀር ከኛ ምንድነው እናንተ ቅር የሚላችሁ እስቲ ንገሩን በላቸው ነው የሚለው። እና እንግዲህ አለል ኪታቦች ሁላቸውም የሁዶችም የሆነ ነሷራዎቹ ጉድለት አለባቸው። የሁዶቹ ለምሳሌ ከነብዩላህ ሙሳ ጀምረው እስከ ኢሳ ድረስ ያሉትን ነብያቶች ተቀብለዋል። እዛም ድረስ ያሉትን ኩቱቦች ተቀብለው ነበረ። ነብዩላህ ኢሳ ሲመጡ ግን እሳቸውንም ኪታባቸውንም አንቀበልም አሉና ባለፉት ነብዮች ብቻ ተወሰኑ። ይህ ጊዜ ክርስቲያኖቹ ኢሳን ተቀበሉ ብቻቸውን፣ በጣም ጥቂቶቹ ከመሐከላቸው ማለት ነው። እነዚህ የተቀበሉት እንግዲህ አንድ እርምጃ ሄዱ ማለት ነው። እነዛ አንቀበልም ያሉት ወደ ኋላ ቀሩ፣ የተቀበሉት ግን ወደፊት ቀጠሉ ማለት ነው። እንደገና ደግሞ ነብዩ መሐመድ አለይሂ ሰላቱ ወሰለም በሚመጡ ጊዜ ነብዩ መሐመድን ተቀበሉ ከክርስቲያን ከነበሩ ወገኖች፣ ያልተቀበሉት ደግሞ ወደ ኋላ ቀሩ። በየመንገዱ እየተንጠባጠቡ ቀሩና ሌሎች ሙስሊሞች ግን እኛን ጨምሮ በመጀመሪያ ከአላህ ሱብሓነሁ ወተዓላ የነብይ ከላከበት ጊዜ ጀምሮ እስከ መሐመድ ድረስ ያሉት ነብዮች በሙሉ ተቀብለናል፣ እዛ ድረስም የመጡትን ኩቱቦች በሙሉ ተቀብለናል ያለው የጎደለው ነገር የለም ማለት ነው። ሙሉ ነው የሆነው። ግን በየመንገዱ እየተንጠባጠበ የቀረው እንደገና እሱ ትክክለኛ ሆኖ ሁሉንም ነብያቶች የተቀበለውንና የአላህን ፍቃድ ያከበረውን ሰውዬ እንዴት ሊተቸው ይችላል? መተቻት ካለበት ያ ደካማውና ጎደለው ነበር እንጂ ማለት ነው። እና እናንተ ደግሞ መቀበል ያለባችሁን ነገር ሳትቀበሉ በመቅረታችሁ አብዛኛዎቹ ከእናንተ ፋሲቆች ናቸው ብለን ማመናችን ካልሆነ በስተቀር ሌላ በእናንተ በኩል እኛን የሚያስተቸንና የሚያስነጉረን ምን ወንጀል ሰርተን ነው ለመሆኑ እኛን መሳቂያና መሳለቂያ የምታደርጉት ብለህ ሲጠይቃቸው ነው የሚለው። እና ይሄ እንግዲህ ለማንም ሰው ግልጽ ነው። አንድ ሰው ማመን የሚገባውን ነገር ሁሉ አካቶ ያመነ ሰው ጉድለት የለበትም፣ አይነወርም ማለት ነው። መነወር ያለበት ተመሳሳይ የሆኑትን ነገሮች ከትኑን ተቀብሎ ከትኑን የካደው ይህን ተቀብለ የለምን ተውከው ተብሎ መጠየቅና መወቀስ ያለበት ያ መሐከል መንገድ የቀረው እንጂ እስከ ዘለቄታው ድረስ ጌታ የሚፈልግበትን ነገር ያደረገው መመስገን ነው እንጂ ያለበት መወቀስ አይገባውምና የት ላይ ነው ታዲያ እኛን እንዲጠሉ ያደረጋችሁ ምክንያቱ? ይሄ ካልሆነ በስተቀር በላቸው ማለት ነው። ወለሃል ኡነቢኡኩም ቢሸር ሚን ዳሊክ እኛ ግን ሁሉንም ነብዮችና ሁሉንም ኩትቦች መቀበላችን እንደ ሸር ሆኖ ታይቷችሁ ከሆነ ይሺ በሸርነቱ እንቀበለውና ከዚህ የባሰ ሸር ግን እኛ ለእናንተ እንንገራችሁ። ደግሞ ይሄ ሁሉንም ነብይ መቀበል በሁሉም ኪታቦች የማመን ወንጀል ነው ብላችሁ ከሆነ ያ እናንተ እንዳላችሁ ይሁንላችሁ እንበልና ግን ከዚህ የባሰ ወንጀል ካለስ ደግሞ የዛ የባሰ ወንጀል ባለቤት ነው የበለጠ መወቀስ ያለበት ባለ ዝቅተኛው። ከዚህ የባሰ ወንጀል ከፈለጋችሁ እኛን ነግራችኋለን። መቱበተን ኢንደላህ ከአላህ ዘንዳ ከዋጋ በኩል በጣም የከፋ ዋጋ የሚያስከትል የሆነ መጥፎ የሰሩ ሰዎች ይኖራሉና እኛ እንግለጥላችሁና እናስተዋውቃችሁ። እነሱም እነማን ናቸው ካላችሁን መላአነሁላህ አላህ የረገመውና ከረራየው ያባረረው ወገዲባ አለይ የተቆጣበት ወጃለ ሚንሁም ልቅረደተ ወልከናዚር ከመቆጣቱ የብዛት የተነሳ በህይወታቸው እያሉ ጫማ ቀን ሳይደርስ ከነሱ መካከል ከፊሎቹን ዝንጀሮ ሌሎችን አሳማና ከርከሮ አድርጎ የለወጣቸው አሉ። እነዛ ሰዎች ናቸው በእኛ አመለካከት በጣም የከፉ ሊባሉ የሚገባቸው ነው የሚለው። ወአበደ ጣሁት እንደገና ደግሞ ከነዛ ሰዎች መካከል ጣዖትን የሚገዙ የሆኑ ማለት ያው የአላህን መመሪያ ትተው ለሰይጣን መመሪያ የተንበረከኩ በሰይጣን ፕሮግራም የሚቋጥኑ የሆኑ ሰዎች አሉ። ኡላኢከ ሸሩ መካነን እነዚህ እንግዲህ በህይወታቸው ከወንጀላቸው ክፋት የተነሳ አላህ ዝንጀሮ ወይም አሳማ ያደረጋቸውና የሰይጣን ታዛዦችና ተገዦች የሆኑት በእኛ አመለካከት በደረጃ በኩል በጣም የከፉ እርጉሞች ማለት እነዚህ ናቸው። ወአዶሉ አን ሰዋኢ ሰቢል ከትክክለኛው ደግሞ የነጃ ጎዳና በእጅጉ ያጋደሉና የተወናበዱትም እነዚህ ናቸው እንጂ እኛ አይደለንምና እነዚህ ሰዎች ይልቁንስ ከኛ የበለጠ ልትጠሏቸውና ልታወግዟቸው ይገባል በሏቸው። እነሱም እናንተው ራሳችሁ ናችሁ። ያው አህል ኪታብ ሲባል ይሁዶችና ነሷራዎች ያዝሮ ዝሮ በኒ እስራኤሎች ናቸውና የሁሉ ነገር በእናንተ ታሪክ ነው የተዘገበውና ይህን ሁሉ ጉዳችሁን ይዛችሁ እንደገና ደግሞ እናንተ ሰው ታነውራላችሁን ብላችሁ ንገሯቸው ይላል አላህ ሱብሃነሁ ወተዓላ። ወኢዛ ጃኡኩም ቃሉ እነዚህ የሁዶች አሁንም ወደ እናንተ ወደ ሙስሊሞች በሚመጡ ጊዜ እንዲህ ይላሉ አመና እኛም እኮ አምነናል። ያው በተለያዩ ጥቅቅነጥቦች ነው እንጂ ልዩነታችን ሁላችንም የነቢያት ተከታዮች ሁላችንም የቅዱስ መጽሐፍ ተቀባዮች ነን እያሉ ሊግባባችሁ ይሞክራሉ ለሰበታ ማለት ነው። ወቀድ ደኸሉ ቢል ኩፍሪ እናንተ ዘንዳ ሲገቡ ኩፍራቸውን እንዳዘሉ ገብተው ወሁም ቀድ ኸረጁ ቢሂ ሲወጡም ደግሞ ተኩፍራቸው ምንም ነገር ሳይቀንሱና ሳይለውጡ ኩፍሩን እንደተሸከሙት ገብተው ይዘውት እየወጡ እያሉ እነሱ ግን ባፈጮልነት እኛም አማኞች ነን እያሉ እናንተን ሊሰብኳችሁ ይሞክራሉ። ወላሁ አዕለሙ ቢማ ካኑ የክቱሙን እነሱ የሚደብቁትን ምስጢር አላህ ሱብሓነሁ ወተዓላ አዋቂ ነውና በምላሳቸው እንኳ አምነናል እያሉ እናንተን ሊያታልሏችሁ ቢሞክሩ እኔ ምስጢራቸውን ስለማውቅ በዚህ መልክ አጋልጣቸውና አሳጣቸዋለሁኝ ይላል። ወተራ ከቲረን ሚንሁም ከነዚህ ከአህለል ኪታቦች አብዛኛዎችን ታያቸዋለህ ዩሳሪዑነ ፊል ኢስሚ ወልዑድዋን በወንጀልና በህገ ወጥ ተግባር ላይ ሲራወጡና ሲፍጨረጨሩ። እንግዲህ አማኞች ቢሆኑ ኑሮ ሙእሚን የሆነ ሰው ወተአወኑ አለል ቢር ወተቋ ነው የተባለው በኸይርና አላህን በመፍራት ላይ ተባበሩና በዚህ ላይ ተሳተፉ ነበር የተባለው። እነሱ ግን አማኞች ነን ብለው ሲያበቃ በተቃራኒው በወንጀል አላህ በጠላውና ባወገዘው ነገር እንደገና ደግሞ የሌሎችን መብት በሚነካ በበደልና በግፍ ላይ ነው ሲረባረቡና ሲሯሯጡ ምታያቸው። ወአክሊሂም ሱህተ እንደገና ደግሞ ህገ ወጥና እርም የሆነን ገንዘብ በመብላት በህገ ወጥ መንገድ ሰዎችን በማጭበርበር በመስረቅ በመዝረፍ በመሳሰሉት መንገድ ነው እነሱ ሲሯሯጡ የሚታዩት ሰዎችን ለመበዝበዝ ማለት ነው። ለቢ ሰማካኑ ያመሉን እና እነሱ የሚሰሩት ነገር ምንኛ የከፋ እርኩስና ጥሉ ሆነ። የዚህ ሁሉ ጉድ ባለቤት የሆኑ ሰዎች ታዲያ ከነሱ የባሰ መጥፎ አገኙና እንደገና ደግሞ እናንተ ሊተቹ ሞክራሉ ማለት ነው። لولا ينهاهم الربانيون والأحبار عن قولهم الإثم وأكلهم السحت لبئس ما كانوا يصنعون. لولا ينهاهم الربانيون والأحبار النزين قد يمثلوا أهل الكتاب يهود وشمون نصارى وش عبد عيني وش سكالما وك كما هي من نتية نستاي وانا لم يتفوت كن المقر مهنا يمياس عجنه وكن نسو مكاكل مهراننا لكاون سنن يميروت يهيمانو ثمري وشنا على كوشاكو ከዚህ ከርኩስ ተግባራታቸው ለምን አይከለክሏቸው ነበር ይላል። አንቀውሊሙ ልኢስም መጥፎን ነገር ከመናገር ወአክሊሙ ስፈት እርም የሆነ ነገር ከመብላት ይሄ በአይማኖታቸው አይፈቀድምና ተው ብለው ለምን አልገሰጧቸውምና አልመከሯቸው መሪ ተብየዎቹ ለቢ ሰማካኑ ይስነዑን። እነዚህ አይማኖት መሪዎች የነሱ ሙራንና ሊቃውንት የሚወይን በዘመኑ አባባል አባታትና ፓትሪያርክ ማለት ነው የተጣለባቸውን ኃላፊነት በብቃት ባለመወጣትና ህዝቡን በትክክለኛው መስመር ባለመምራታቸው የሰሩት ስራ ምንኛ ከፋና አስቀያሚ ሆነ በማለት ኃላፊዎቻቸውንም ይወርፋቸዋል ማለት ነው። وقالت اليهود يد الله مغلولة غلت ايديهم ولعنوا بما قالوا بل يداه مبسوطتان ينفق كيف يشاء ولا يزيدن كثيرا منهم ما انزل اليك من ربك طغيانا وكفرا والقينا بينهم العداوه والبغضاء الى يوم القيامه كلما اوقدوا نارا للحرب اطفاها الله ويسعون في الارض فسادا والله لا يحب المفسدين. وقالت اليهود تنزلت اهل الكتاب مكاكل بتلي يهودوچو اندزي حالو يد الله مغلوله يا الله اجوچ يتاثرون اچوالو كبلغناچو ذات يتنسى الله ان انداندي فرا نجر بمقطر ይሰርጉት ገፋ እጆቹ የታሰሩ ናቸው ብለው ተናገሩ። ሁለታይዲህም የነሱ እጆች ይታሰሩላቸውና ወሉዒኑ ቢማ ቃሉ በዚህ በተናገሩት ጸያፍ ቃላቸው ሰበብ እነሱ ተረገሙ ከኔ ራህማ ተባረሩ። በሌዳው መብሱጦታን እነሱ እንደሚሉት የኔ እጆች ታሰሩ ሳይሆን የሱ እጆች ሁልጊዜ በስጦታ የተዘረጉ ናቸው። 24 ሰዓት ስጦታ ከመለገስ የታጠፈበት ጊዜ የለውም። ሁንፊቁ ከይፈሻ ይሁን እንጂ ግን እነሱ እንደሚፈልጉት ሳይሆን እኔ በመፈልገው መልክ እለግሳለሁኝ ሁልጊዜ። አላህ ተመስጠት ሁልጊዜም ተገድቦና ተወስኖ አያቅም። ግን እነሱ ምናልባት ለኛ ካልሰጠን ብለው ከሆነ አቁርፈው እንጂ እሱ በፈልገው አቅጣጫ ሁልጊዜም ይለግሳልና ስጦታውን ያጎርፋል። ወላ የዚደነ ከቲረ ሚንሁም ከነዚህ ከይሁዶቹ መካከል አብዛኛዎችን ማውን ዝለይ ለይከ ሚን ረብከ ከጌታ ወደ አንተ የተወረደና የተላከው መመሪያ ጦያነን ወኩፍራት እምነትንና ከደትን በእርግጥ ጨምሮላቸዋል ይላል። እንግዲህ የነብዩዋውን እንደተዛሬው በተለመደው መሰረት ለኛው ለእስራኤሎቹ ሳይሰጠን ለምን ለሙሐመድ አሳልፎ ሰጠ በማለት አኩርፈው ነው እንጂ እንደዚህ የተናገሩት። አለበለዚያ እኔ ሁልጊዜ ከስጦታ ያልታቀብኩ መሆኔን ያውቃሉ ማለት ነው። እኔ ደግሞ ስጦታዬን ለማን እንደምሰጥ አቃለሁ። እነሱ በመሩና ባስተባበሩት መንገድ አይደለም ሄደው ለነሱ እንደምሰጥ ለሌሎችም እንደዚህ እሰጣለሁ ማለት ነው። ዋልቀይና በይነሁም ልዓዳወተ ወልበግዷ እና በዚህ በመጥፎ አስተሳሰባቸውና አነጋገራቸው ሳቢያ በመካከላቸው ጥላቻና ቅራኔን ጣልንባቸው። ኢላየ መልቂያመቲ እስከ ዕለተ ትንሣኤ ድረስ በመካከላቸው ያለ ሽኩቻ ምንጊዜም አይቆምም ማለት ነው። ኩለማ አውቀዱ ናረ ሊልሐርቢ እና የአላህን ዲን ለማጥፋትና ሙእሚኖችን ለማጥቃት የጦርነትን እሳት በጫሩ ቁጥር አጥፋ አላህ ያጠፋባቸዋል። ወየሰዑነ ፊል አርዲ ፈሳዳ በመሬትም ላይ ደግሞ ሁልጊዜ ብላሽንና ጥፋትን ለማሰራጨት ይሯሯጣሉ። ወላሂ ላ ዩሂቡል ሙፍሲዲን አላህ ደግሞ አጥፊዎችን አይወድምና እነሱ ሁልጊዜ